አንዱና ካለ ፍቅር መለየት ግን ትሎት አለው በግማሹ ደስታን ሀዘን ጥሎት በደስታ ሀዘን በሳቅ ፈንታ ለቅሶ የምርዶ ፍቅር በንባ ተለውሶ ማሪ ብዬሻለሁ ሞት ብሻለሁ ያስታቂ ያለህ እርዱኝ ንባካች ብቸኛዋን ፍቅሬ አምጡልኝ ዛች ያጋጣሚ ነገር ወይ ቀረቦ ዶሎ ልቤ ከዳሽ እኮ በነዋ አይተታሎ ማሪ ብዬሻለሁ ሞት ብሻለሁ ሰው ሁሉ ስተትን የማይሰራ የለም ያንድ ግን ጥፋቴ ማሪን ተገደለም ደሬን ረስተሽ ማርኮ በይፍቅሬ በናፍቆት ሰንሰለት እንዳልኖር ታሰሬ ማሪ ብዬሻለሁ ሞት ብሻለሁ ጸጉርሽን ኮፍሽ ማስማ መጣሪያ ይሁንልሽ ላንቺ ስምሽ መጣሪያ በስም መጣራቱ ላንቺ አንስሻልና የቆንጆች ንግስት እንደው ተፈና ቆዳ የተገፉ ይሁንልሽ ጫማ ስጋዬ የሚደገም ላንቺ ከተስማማ ዳሄተ ገፎ ይሁንልሽ ጫማ ስጋዬ የሚደገም ላንቺ ከተስማማ አጥንቴን ይብረደው እራቁቴን ልሂድ ካንቺ በለጠ አላገኝም ዘመን ማሪ ብዬሻለሁ ሞት ብሻል ማሪ ብዬሻለሁ ሞት ብሻለሁ